አሁንም ቢሆን ምናልባት ሊደርሱብን ይችላሉ የሚል ፍርሃት ስለተሰማቸውና ቡሱፊያን ወደ መካ መልእክት አስተላለፉ። አስቸኳይ ፈረሰኛ ሊተቀኑ ሩጦ እኛ በጥላት ከኋላ እየተከተሉንና ሊደርሱብን ይችላሉ ብለን እንንፈራ ስለሆን ድረሱልን ብለው ለናቡጀል መልእክት አስተላለፉ። አቡጀል እዚህ መልእክት በሚደርሰው ጊዜ አንድ ጊዜ ከተታወጀና ያለ የለለ ኃይሉን አስተባብሮ ለተቀን ገስቶ እዛ በድር የሚባል ኮረብታ አካባቢ ላይ ደረሰ ማለት ነው። እነዚህ የወጡት ነጋዴ ለመቀበል ነው። ግን ሳያስቡት ድንገት የበቃ የነቃ ጦር መጣባቸው ማለት ነው። ይህ ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ነጋዶቹ እንዳመለጡና ወታደሮቹ እንደመጡ ተነገራቸው በወሕይ በኩል። እንግዲህ አንድ ጊዜ ወጥተናል፣ እኛ እንኳ ያሰብነው ነጋዶቹን ነበረ፣ አላህ ግን ሱብሓነሁ ወተዓላ ወታደሮች ልኮላችኋልና ምን ይመስላችኋል? እነሱን እንቀበላቸው ወይስ ብለው ለውይይት አቀረቡ ጉዳዩን። ሰዎች ናቸውና እኛ መጀመሪያ ነጋዶች ናቸው ብዙም ኃይል የለም ብለን በቀላሉ የተወረሰውን ንብረታችንን ለመካስ ነበረ። አሁን እነሱ አልፈው እንደገና የበቃ የነቃ ጦር ከመጣማ በምን ኃይላችንና አቅማችን ነው የምንቋቋመው? ሳናስብና ሳንዘጋጅ መሳሪያም ሳንይዝ የሚል ብዙ የተቃውሞ ቃላቶች ተሰነዘሩ። በመጨረሻ ብዙ ሲፋጩ ከቆዩ በኋላ ግን አሳቡ በአለቆች ተሰበሰበ። እኛ እንግዲህ ምንጊዜም አላህ ነው ስብሓነሁ ወተዓላ ደገፋችን፣ እርግጥ ዝግጅት ባይኖረንም እርስዎ ከመሰለወትና እንግጠም ካሉ እኛ መግጠም እንችላለን በማለት የአንሷር መሪዎች እነ ሳዕድ ብኑ ዑባዳ እነ ሳዕድ ብኑ ሙዓዝ የተባሉት አቋማቸውን ገለጡ። ይህ ጊዜ ሙሀጅሮቹ ወትሮውንም ነቢዩ ናቸውና ተወካያቸው እሳቸው የሚሉትን አቋም ነበር መከተል ያለባቸው። በመጨረሻ ሁላቸውም በአንድ ድምፅ ተስማሙ ለመግጠም ማለት ነው። ይህ ጊዜ አቋማቸውን አስተካከሉና ቦታ ይዘው ለመጠበቅ ወሰኑ ማለት ነው። እነሱም ገፍተው የሄዱት ፍጥጫ ተፈጠረ። በዚህ መልክ ጦርነቱ ተጀመረ፣ ተካሄደ። ወደፊት ዝርዝር ሁኔታውን ራሱ ይመጣበታል። ጦርነቱ ካበቃ በኋላ ባልተጠበቀ መልኩ ዲኑ ለሙስሊሞቹ ሆነ። እነዛኞቹ ምንም ባላሰቡትና ባልጠረጠሩት ሁኔታ ዲባቅ ተመቱና ተሸነፉ። የተገደሉት ተገደሉ፣ የተማረኩት ተማረኩ፣ የተረፉት እግሬ አውጪኝ እያሉ በእስር በገደል እየዋተቱ ወደ መካ ተመለሱ። በመጨረሻ ታዲያ ከዛ ተወታደሮቹ የተገኘውን የምርኮ ንብረት ሰሃቦች ሰው በመሆናቸው ለማን ይሁን በሚለው ጥያቄ ላይ ውዝግብ ተፈጠረ ነው የሚለው እና ስለዚያ ውዝግብ ጥያቄ ይቀርብልሃልና መልሱ እንደሚከተለው ነው። እኔና መልእክተኛው ባልነው መሰረት ትከፋፈላላችሁ በላቸው ያለው ለዚህ ነው። እንግዲህ ነቢያችን አለይሂ ሰላቱ ወሰላም ጦሩን በተለያየ ቡድን ከፍለውት ነበረ እና ዋና ዋና ቡድን ሁለት ነበረ፣ የወጣቱ ክፍልና የአንጋፋው ጦር የሚባል ነበር። አንጋፋው ጦር ከኋላ ደጀን ሆኖ ጀርባ እንዲጠብቅ፣ ወጣቱ ክፍል ደግሞ በእሳቸው መሪነት በግንባር ሄዶ እንዲገጥም ነበረ የተደረገው ይባላል። እና እሳቸውም እንደገና ከአመራር እንዲገለሉ ተደረገ። ኋላ ደግሞ እንደገና በተለዋጭ ሀሳብ እርሰው የመጀመሪያ ጦርነት ላይ ግንባር መገኘት የለበትም፣ አጋጣሚ ሆኖ እርሰው ላይ ጉዳት ቢደርስ ኃይላችን በአንድ ጊዜ እንዳይሰበር አመራሩን ለሌላ ስጡና አንቱ ግን በቅርብ ሆነው በአሻጋሪ ተከታተሉና ያው የሩቅ አመራር ስጡ እንጂ በግንባር አትሳተፉም ብለው ከለከሏቸው። እሳቸው እምቢ ብሉ ሰሃቦች ሁላቸውም በአንድ ድምፅ አይደረግም በማለት አወቁ እና በዛ ተስማሙና አቡበክር ጋራ አንድ ባሻጋሪ ራቅ ላይ ኮረብታ ላይ ሆነው አመራር እንዲሰጡ ተደረጉ። ጦርነቱ የወጣቱ ክፍል በግንባር ሄዶ ለመግጠም ተዘጋጀ ማለት ነው። እና ቀናቸውና ወጣቶቹ ገና መጀመሪያ በሚያደርጉት ፍልሚያ ድል ተቀዳጁ፣ አሸነፉ። ጥላቶቻቸው እግር አውጪኝ እያሉ እየሮጡ በሚሸሹበት ጊዜ የተገኘውን ንብረት ዘረፉና ተመለሱ። የጊዜ የመጀመሪያ ድል በመሆኑ ስራ ልምድም ስለሌላቸው አሁን ምርኮውን ያገኙት በግንባር የተጋጠሙት ወጣቶች ናቸው። ከኋላ አባት ጦር ተብሎ ደጀን የሚጠብቀው በፍልሚያው ሳይሳተፍ ጦርነቱ ስላበቃ አንተ ምንም ዋጋ አልከፈልክምና ከተገኘው ጥቅም መካፈል የለብህም፣ እኛን እንደማችንን አፍሰና አጥንታችንን ከክስሰን ይህን ውጤት ያመጣ ነው፣ ገንዘቡ ለእኛው ብቻ ይሆናል የሚል ሀሳብ አቀረቡ የተዋጉት ክፍሎች ማለት ነው። እነዛ ደግሞ መጀመሪያ ያው አንድ አካል ነን እኛ ጠባቂ፣ እናንተ የመጀመሪያ ተፋላሚ ብትሆኑም ቢከብዳችሁ ኑሮ ተጨማሪ ኃይል ሆነን የምንመጣላችሁ እኛ ነበር። እኛ ደግሞ ከወዲህ ስትራቴጂ ቦታ ይዘን ባናግድ ኑሮ እናንተም በቀላሉ እነሱን ለማየል አትችሉም ነበረ። በጋራ የተገኘ ድል ነውና ጥቅሙንም እንካፈላለን የሚል ክርክር ተነሳ ማለት ነው። ይህ ጊዜ አላህ ስብሓነሁ ወተዓላ በዚህ አጋጣሚ እንግዲህ አንድነታቸው እንዳይፍረከረክና ችግር እንዳይፈጠር በአጭሩ ቀጨው። ስለ ምርኮ ገንዘብ ይጠይቁሃል። ስለዚህ ሁኔታ መጀመሪያውንም እናንተ አስተያየት መስጠት አልነበረባችሁም። አያገባችሁም፣ ለአላህና ለመለክተኛው ተውለት፣ እሱ በፈለገው መንገድ ያከፋፈላቸዋል በማለት እንዲቆም አደረገው ክርክሩን ማለት ነው። እና ዝርዝሩ እንዴት አድርገው እንደሚከፋፈሉ ወደፊት ፈቅ ብሎ ወዕለሙ በሚለው አንቀጽ ይመጣል። ለመጀመሪያ ጊዜ ግን በራሳቸው እሰጥ አገባ የማይቋጭ መሆኑን ገልጾ ለአላህና ለረሱል እንዲተው ታዘዛቸው ማለት ነው። ፈተቁላህ፣ ስለዚህ አላህን ፍሩ። ወአስሊሑ ዛተ በይኒኩም፣ እኔ ይገባኛል አንተ አይገባህም እያላችሁ በመካከላችሁ ያለውን ግንኙነት ያሻከራችሁትን አስተካክሉ። ይቅርታ ተለዋወጡና ሁላችሁም በአንድ ወንድማማች ስሜት ተቀጥሉ ጉዟችሁን አላቸው። ወአጢዑላህ፣ አላህ ለሚላችሁ ነገር ሁሉ ተገዥዎች ሁኑ። ወረሱለሁ፣ ለረሱልም እንደዛው ለቅን ታዛዦች ሁኑ። ኢንኩንቱም ሙእሚኒን፣ እውነት ትክክለኞች አማኞች ከሆናችሁ በዚህ መመሪያ ተሄዳላችሁ በማለት ተጠየቁ ማለት ነው። እና ኢንኩንቱም ሙእሚኒን በሚልበት ጊዜ አማኝ ቢሉት ማንኛውም አማኝ አይደለምና ትክክለኛ አማኞች ምን ምን ያሟሉ ናቸው የሚለውን መስፈርት ደግሞ ወይም መመዘኛ ቀጥሎ ሊገልጽ ነው ማለት ነው። إنما المؤمنون الذين إذا ذكر الله وجلت قلوبهم تتكلن يا أمانيوش مالت إن زيان أكشو الله سبحانه وتعالى بن يوسى جزيه لبون أكشو يمي فرنا يمي بابو يوهن سيلا نهري واتقوا الله سبال وإما تعو الله يمي القلب من نقربت جزيه يا الله أنسون تسمو اندي فرانا جري يما يالفوتنا بتعم ليو تقرأتنا كوديت يمي ستو يا الله سنسين سالب أكشو يمي نفكانا የሚባቡ የሆኑ ናቸው ትክክለኛ አማኞች ማለት ይላል። ወኢዛ ቱሊያት አለይሂም አያቱሁ፣ አንቀጾቹ ደግሞ በሚነበቡላቸው ጊዜ ማለት በአላህ በኩል የተወረዱት የቁርአን ጥቅሶች ሲነበቡላቸው ዛደቱም ኢማና፣ እነዚህ የቁርአን ጥቅሶች እምነታቸውን የሚያሳድጉላቸውና የሚያፋፉላቸው የሆኑን ነው። ወአላ ረቢሂም የተወከሉን፣ በማንኛውም ነገር ደግሞ በጌታቸው በአላህ የሚተማመኑና የሚመኩ የሆኑ ናቸው። በገዛ ኃይልና ጉልበት ወይም መላና እውቀት ሳይሆን በአላህ የሚተማመኑና የሚመኩ የሆኑ ናቸው ትክክለኛ አማኞች ማለት ይላል። አለዚነ ዩቂሙነ ሶላት፣ እንዲሁም ደግሞ እነዚያ ናቸው ሶላትን ስግደትን ጊዜውን አክብረውና ስርዓቱን አሟልተው አስተካክለውና አዘውትረው በሚገባ በፍርሃትና በአክብሮት ተመስጠው የሚሰግዱ የሆኑ ወሚማ ረዘቅናሁም ዩንፊቁን፣ ከሰጠናቸው ሲሳይ ደግሞ ለሌሎቹ ደካማ ወገኖቻቸው የሚለግሱና የሚያካፍሉ ዘካም ሆነ ወይም ማንኛውም ተራ ምጽዋት ሳይነፍጉ ራሳቸውን ወዳዶች ሳይሆኑ ራሳቸው እየተጠቀሙ ሌሎቹ ጦም እያደሩ እንዲሁ የሚመለከቱ ሳይሆኑ በመደጋገፍና በመተዛዘን ለወገኖቻቸው ካላቸው ጸጋ የሚያካፍሉ ናቸው ይላል። እና እንግዲህ ትክክለኛ ሙእሚኖች ማለት ከብዙ በጥቂቱ ቢያንስ እነዚህን አይነት ነጥቦች ያሟሉ ናቸው። ኡላኢከ ሁሙል ሙእሚኑነ ሐቃ፣ አሁን የተጠቀሱትን ነጥቦች ያሟሉ የሆኑት ትክክለኛ አማኞች ማለት እነዚህ ብቻ ናቸው። ለሁም ደረጃቱን ዒንደ ረቢሂም፣ እና እነዚህን ያሟሉ የሆኑት ትክክለኛ አማኞች ታዲያ ይህን ካሟሉ በኋላ ምን አላቸው በአላህ ዘንዳ ብትሉ፣ በጌታቸው ዘንዳ ልዩ የሆነ ደረጃ አላቸው። ወመግፊረቱን፣ ለስህተታቸው ምህረት፣ ወሪቁን ከሪም፣ በአላህ ዘንዳ ደግሞ አስገታችና ውብ የሆነ ፊታይን ተዘጋጅቶላቸዋል በጀነት በማለት ያበስራቸዋል ማለት ነው። እና እንግዲህ እግር መንገዱን አማኝ ማለት ምን አይነት መሆኑንና ወይስ ምን አይነት ነጥቦች ማሟላት ያለበት መሆኑን ይጠቁመናል ማለት ነው። በተለያዩ ሱራዎች የተለያዩ መመዘኛዎች ያስቀምጣል ሙእሚኖች። እዚህ ሱራ ላይ አሁን እንግዲህ ወደ 5 የሚሆኑ ነጥቦችን ደርድሯል። እንደገና በሚቀጥለው ሱራ ሱረቱ ተውባ ላይም እንደገና የተለያዩ ነጥቦችን ይጨምራል። እንደገና ደግሞ ሱረቱል ሙእሚኑን ቀድ አፍላሐል ሙእሚኑን ላይ ወደ 10 የሚሆኑ ነጥቦችን ይደረድራል። እንደገና ሱረቱል አህዛብ ላይ እንደዛ ወደ 10 የሚቃረቡ፣ ሱረቱል ማዕሪጅም ላይ ወደ 9 አካባቢ የሚሆኑ፣ በሌሎችም ሱራዎች የተለያዩ ነጥቦችን ለትክክለኛ ሙእሚኖች መመዘኛና መለኪያ የሆኑ ዘንዳ ያስቀምጣል ማለት ነው። እና እነዚህ ዋና እንግዲህ መጓደልና መቅረት የሌለባቸው መሰረታዊ ነጥቦች ናቸው። አንድ ሰው ሙእሚን ሲባል ቢያንስ እነዚህን ማሟላት አለበት። እነዚህን ያሟላ የሆነ ሙእሚን ደግሞ ያው በአላህ ዘንዳ የሚታዘዘውን ነገር ሁሉ ፈጥለት ብሎ የሚቀበልና የሚከለከለውንና የሚጠላውን የሚሸሽና የሚረቅ እንደሚሆን ነው በማለት ከነዋጋቸውና ከነወረታቸው ጭምር ገልጦ አስቀመጠ ማለት ነው። እና እንግዲህ በዚህ ያልተመዘነና ያልተለካ ኢማን እንዲሁ በስሜትና በስም ሙእሚን ነኝ ማለት ብቻ የማይበቃ መሆኑን ለመጠቆም ፈልጎ ነው ማለት ነው። كما أخرجك ربك من بيتك بالحق وإن فريقا من المؤمنين لكارهون يجادلونك في الحق بعدما تبين كأنما يساقون إلى الموت وهم ينظرون وإذ يعدكم الله إحدى الطائفتين أنها لكم وتودون أن غير ذات الشوكة تكون لكم ويريد الله أن يحق الحق بكلماته ويقطع دابر الكافرين يحق الحق ويبطل الباطل ولو كره المجرمون كما أخرجك ربك من بيتك بالحق أهون بجي بمركو نبرس أكفافل يميادرقوت وزق بنا كركر أنت مجمريا جيتا كبيت يمي كفا لكم نجر أكتبو ياوتها جزينا اندن اكبروهن يتاي مثلا عللال እንግዲህ የበድር ሁኔታ ጦርነቱም ሆነ የምርኮው ክፍፍል ሰዎች ባላሰቡትና ባልጠበቁት መልክ ነው የሄደው። በቀጥታ የበታምራዊ መንገድ ማለት ነው። አንተ መጀመሪያ ባልታሰበው ሁኔታ ነዛ ነጋዴዎች ለመቀበል ብለህ መውጣት አለብን ብለህ ድንገት ስትቀሰቅሳቸውና ወጣም ደግሞ ነጋዴዎቹ አምልጠው ሲሄዱና ወታደሮቹ ሲመጡ መውጣትህን ብዙ ሰው እንደከበደውና ደስ እንዳላለው ሁሉ አሁንም ደግሞ የምርኮው ገንዘብ አከፋፈል ላይ የዛው አይነት ቅሬታና አለ መግባባት ተፈጠረ ይላል። ወኢነ ፈሪቀ ሚነል ሙእሚኒና ለካሪሁን አንተ ድንገት ሳይታሰብ ከቤተ መንጠቅ ብለህ ወጣ በአላህ ፍቃድ በሐቅ በመሳታትና በስሜታዊነት ሳይሆን ያውን የተፈለኩትና ስለሻውት ውጣ ብዬ በሐቅ ታወጣና እንደገና ወጣም ደግሞ ያልታሰበን ቅስቀሳ የሚደረግ ጊዜ የማይፈልግ ውጤት ላይ እንደርሳለን ብለው ብዙዎቹ አማኞች ጠልተውት ነበር መውጣትን። እና ቢጠሉትን ግን በመጨረሻ ውጤቱ ያማረ እንደሆነ ሁሉ በመርኮም ገንዘብ መጋጨታቸውና በሐሳብ አለ መግባባታቸው ለመጀመሪያ ጊዜ እንኳን ደስ የማይል ሁኔታ መስሎ ቢታይም በመጨረሻ ውጤቱ ልክ እንደዛው እንደዘመቻው ያማረና የተሻለ እንደሚሆን ነው ይላል ማለት ነው። እና እንግዲህ መጀመሪያ ቅድም ለመጠፍ እንደሞከርኩት ነብዩ አለይሂ ሰላቱ ወሰለም ከቤታቸው ሲወጡ 313 አካባቢ የሚሆኑ ግለሰቦች አስከትለው ነው የወጡት። ደሞ የቁጥራቸው ማለት ብቻ ሳይሆን መሳሪያ አልነበረም ዘሌዎች ናቸው ይባላል። አንድ ፈረሰኛ ብቻ ነው ያለው። ጠንካራ ሰይፍ እንኳን የያዙት ከሰባት ከስምንት አያልፉም ይባላል። እና አብዛኛዎቹ ፈረዛ የያዙ ናቸው። ጥላቶቻቸው ግን ምንም ነጋዴዎች ቢሆኑ በጣም ጠንካራ ነበሩ። ዋላ ደግሞ ነጋዴዎቹ ቀርተው በተለዋጭ ተመካ የመጣው ጦር እስታፍንጫው በጊዜው በነበረው መሳሪያ የታጠቀ ኃይል ነበር። በዛው ኔታ እንግዲህ ያንን አይነት ኃይል ያለው ወታደር ጋራ ባዶጁን ሁለት ፍሬ ሆኖ መሰለፍ እብደት የሚመስል ነገር ነበርና ብዙዎቹ ያውጥልየን ሰው በቁጥርም ሆነ በዝግጅት የማይመጣጠን ጦርነት ሲሳራ የሚያስከትል መሆኑን ስለሚያውቁ ጠልተውትና ከብዷቸው ነበር ብዙዎቹ ማለት ነው። በመሆኑም ይጃድሉነከ ፊልሐቂ መቅረት በሌለው ነገር ሽንጣቸውን ገትረው ይከራከሩ ነበረ። ባደማ ተበየነ ጦርነቱ የማይቀር መሆኑ ከተረጋገጠ እንኳ በኋላ ተስፋ ባለመቁረጥ አንተን ሀሳብህን ለማስለወጥ ይከራከሩ ነበረ። ከአነማ ዩሳቁነ ኢለል መውት ወሁም የንዙሩን ልክ አይናቸው እያየ ወደ ሞት የሚነዱ ይመስል እየከበዳቸውና እየጨነቃቸው ይህ አይነት ጦርነት ማድረግ ውጤቱ በጣም ጎጂ ነውና የሚሆነው ይህን አይነት ጦርነት ከማድረግ መቆጠብ ይኖርብናል እያሉ ለማሳመን ጠንክረው ሲከራከሩና ሲከብዳቸው እንደነበረው ሁሉ የምርኮው ማከፋፈል ደግሞ የዛን አይነት መልክና ባህሪ ይዞ መጣ ማለት ነው። መጀመሪያ ጦርነቱ ሲከብዳቸውና ሲፈሩ ሲከራከሩ ለማሳመን አቅቷቸው ግን ያንተና የወጣቱ ክፍል ሀሳብ አመዝኖ ጦርነቱ በመደረጉ ጥሩ ውጤት ተገኘ። በመጨረሻ ግን ውጤቱ ሲያረካ አነሳሱ ሲታይ ግን በጣም አስፈሪና አስጊ ነበር ማለት ነው። አሁንም ደግሞ በመርኮው ገንዘብ ለማን ይሁን በሚለው ጥያቄ የተነሳው ክርክርና ውዝግብ ለመጀመሪያ ጊዜ በእነሱ ደረጃ በገንዘብ ተጣሉ ተብሎ መነገሩና መወራቱ አሳፋሪና አሳዛኝ ነበር። ግን በመጨረሻ እነሱ ለጌታቸው ፍቃድ ተገዦችና ታዛዦች መሆናቸው ሲረጋገጥ በቁርአን አያት ውጤቱ ልክ እንደዛው እንደ ጦርነቱ ያማረና የተዋበ ሆነ ማለት ነው። ወኢዝ ይዒዱኩም አላሁ ኢህዳ ጣኢፈተይኒ አንሃ ለኩም ማለት እንግዲህ የበድር ዘመቻ ከተነሳ ይቀር እግር መንገዱን አላህ ሱብሓነሁ ወተዓላ በውስጡ የተከሰቱትን ሁኔታዎችና የተደረጉትን እንቅስቃሴዎች ዋና ዋና አንኳር ጉዳዮችን እያነሳ ሊያስታውስ ነው ማለት ነው። አስታውሱ አለ አላህ ሱብሓነሁ ወተዓላ ከሁለቱ የጥላት ቡድኖቻችሁ አንደኛዋን ለእናንተ አድርጌላችኋለሁኝ ብሎ ቃል የገባ ጊዜ የነበረውን ሁኔታ እስቲ አስታውሱ። ማለትም በምርኮ የኔ ይሁን የኔ ማለቱን ተውትና መጀመሪያ እስቲ እኔ ጌታችሁ ለእናንተ የዋልኩላችሁን ውለታና የለገስኳችሁን ጸጋ ትገነዘቡ ዘንዳ ነቢዩ አለይሂ ሰላቱ ወሰላም ነጋዴዎችን ለመቀበል አስበው ወጥተው ሲያበቃ እንደገና ነጋዴዎቹ አምልጠው መሄዳቸው ሲነገርና በእግራቸው ደግሞ ሌላ የታጠቁ ሰራዊቶች እንደመጡ ሲገለጽ አላህ ለነብዩ አሁን እንግዲህ ይሄን ነገር በጸጋ የተቀበሉ እንደሆነ ተከታዮቹ እኔ ድል ሰጣችኋለሁ ብሎ ቃል ገባ። ከሁለት አንዱ ወጥሮውንም ለእናንተ ታረጎት አድርጌላችኋለሁ ኢመልዒር ወኢመነፊል ወይም ነጋዴዎቹን ወይም ወታደሮቹን በቁጥጥር ስር እንደምታወሉ ቃል ገብቼላችኋለሁ ብሎ ነግሯቸው ነበረ። ይህንንም ለተከታዮቻቸው ነግረዋል ማለት ነው። ይህን ትንቢት ሲነግሯቸው ነው በጦርነቱ ለመስማማትም የወሰኑት ማለት ነው። አላህ እንግዲህ ይህን ቃል እስከገባልን ድረስ እኛ ሳዳ ለምን እንፈራለን መዋጋት አለብን የሚለው ሀሳብ ያመዘነውም ከዚህ ተስፋ ቃል ላይ በመነሳት ነው ማለት ነው። እና እንግዲህ አንሃ ለኩም ከሁለቱ ቡድኖች አንዷ ለእናንተ ስጦታ ወይም ዳረጎት ትሆናለች። ነጋዶችንም ካገኛችሁ ያው ኃይል የላቸውም በቀላሉ ሸቀጡን ሊያስረክቧችሁ ይችላሉ ቀናችሁ ማለት ነው። ወይም ደግሞ ሳይሆን ቀርቶ እነሱ ካመለጡ ጦረኞችንም ቢሆን በቁጥጥር ስር እንዲውሉ አድርጋቸውና ለመጀመሪያ ጊዜ እንዳውም ወታደራዊ ድል ትቀዳጃላችሁ ባሳጣ ባሳጣ ከሁለት አንዱ አላሳጣም ብሎ ቃል ገብቶ ነበረ። ይህን አማራጭ በሚነግራቸው ጊዜ ግን ወተወዱን አነቀረዳቸው ከት የእነሱ ምርጫ ወታደሮቹን ከሚሰጣቸው ነጋዴዎቹን ቢሰጣቸው ነበር የተመኙት ማለት ነው። እና በዛ ጊዜ በልባቸው ያሰቡትን አጋለጣቸው። እኔ ማማራጭ ሰጣችሁ እናንተ ግን ኃይል የሌላትን ቡድን እንዲሰጣችሁ ነበር የተመኛችሁት ነጋዴዎቹን ብቻ ያው ጥቅ የሌላቸውን በቀላሉ ዘርፋችሁ ልታስቀሩ ነበር የተመኛችሁት። ወይሪዱላህ አን ይሁቅል ሐቅ በከሊማቲ አላህ ግን አሁን ለእናንተ ገንዘብ ማግኘት አለማግኘት ሳይሆን ሀሳቡ በቃለ ውሳኔው ሀቅን ሊያረጋግጠውና ወይ ቅጡ አዳቢር አልካፊሪን የካፊሮችን ጀርባ ሊቆርጠው ነበረ ያሰበው ይላል። ማለትም እንግዲህ ካፊሮች በጉልበታቸው እየተመኩ እኛን ማን ይደፍራል እያሉ ሲኩራሩና ሲያቅራሩ ድንገት ሳያስቡት ወገብ የሚጎርድ ውድቀት እንዲደርስባቸው ነበረና ያሰብኩት ወታደሮቹ እነዛ ነጋዴዎቹ አመልጠው ወታደሮቹ እንዲመጡ አደረኩኝ። ምክንያቱም የሚመኩበት ጦር ኃይላቸው ስለሆነ እሱ ሲመታ ነው ቅስማቸው የሚሰበረው ማለትም ስለማውቅ እናንተ እንኳን ነጋዴዎችን ብትመርጡ እኔ የወታደሩ ክፍል እንዲመጣና እሱ መጀመሪያ እንዲመታ አድርጌ ወሰንኩኝ ይላል። እና የወታደሮቹ መሸነፍ እንግዲህ ሀቅ ለመጀመሪያ ጊዜ በግሩ እንዲቆም ስለምና ማለት ነው። ባቂል ደግሞ ለመጀመሪያ ጊዜ ጥፍሙ ተሰብሮ እንዲብረከረክ ያደርገዋል ማለትም ስላወቅኩኝ የኔና የእናንተ ምርጫ ተለያየ የእናንተ ቀርቶ የኔ ምርጫ ተረጋገጠ ነው የሚለው። ሊሁቅል ሐቅ እና የበድርን ዘመቻ ሳይታሰብና ሳይቀጠር ድንገት በዚህ መልክ እንዲከሰት ያደረገው አሁንም በነቢዩ በኩል የመጣው እውነት በዚች ምድር ላይ መጀመሪያ በእግሩ እንዲቆምና እንዲረጋገጥ ፈልጎ ነው። ወይብጢለል ባጢለል እስከዛሬ ደግሞ በምድር በክልሉ ሰፍኖ የነበረው ውሸት የካፊር ሃይማኖት እንዲወገድ ፈልጎ ነው። ወለው ከሪያል ሙጅሪሙን በጊዜው ያሉት ካፊሮችና ጠማማዎች ይህንን ሁኔታ ቢጠሉት እንኳን እነሱ ይጥሉት እንጂ እኔ ማድረግ አለብኝ ብዬ ባሳለፍኩት ውሳኔ መሰረት የዚህ አይነት ውጤት ላይ እንዲመጣ አስቻልኩት ይላል። إذا تستغيثون ربكم فاستجاب لكم أني ممدكم بألف من الملائكة مردفين وما جعله الله إلا بشرى ولتطمئن به قلوبكم وما النصر إلا من عند الله إن الله عزيز حكيم إذ يغشكم النعاس أمنة منه وينزل عليكم من السماء ماء ليطهركم به ويذهب عنكم رجز الشيطان وليربط على قلوبكم ويثبت به الأقدام. إذ تستغيثون ربكم فاستجاب لكم يتاكشون أطبكاتشو ورداتان بمتطيقوا بزيان ينفرون يتاستوسوا ارسوم وداونوا لابيتاكشو تجدون من لا شسطاكشو بزيان أني ممدكم بألف من الملائكة مردتين إني عندي شيء يميونوا ملائكوش بسكتاتاينت لكلاكشو اللهنا إلكساكشو اللهن يمي الملك بسطاكشو ينبرون هم يتا اسي اصاو سبالاك شاو يلا انا ليلا بوتا لاي صوت شي الال قرطو علي عمران اكبادي اهون جن عندي شي الال اندوت نو يمس اياك الياس نستاي شلال نا مردي فين يمي لو قال ستا مربت ياسار رقوال معرفنا لما جمّر عجزي عندي شي سراوي في الله كلا شوال تاسفل لغا دقمو ليلا تتماري شي دقمو ليلا تتماري يالا اسكسوست شي ግራሴ ለለግታችሁ እችላለሁኝ በማለት ቃል ገባላችሁ ማለት ነው። እና እንግዲህ የሆነበት መጀመሪያ ጦርነቱን ማድረግ የለብንም አለብን በሚለው ብዙ ሲከራከሩ ከቆዩ በኋላ አላህ ግን Subhanahu Wa Ta'ala እንደሚረዳቸው ቃል የገባ መሆኑን ሲነግሯቸው ሐሳባቸውን እንደገና በማጠቃለል መዋጋት አለብን የሚለው ምንም ላይ ደረሱ ማለት ነው። የጊዜ እንግዳው እንዴት አጣስቡ ወጣችሁ ላልታሰበ አደጋ ማጋለጥ የለብኝም እኔም ደግሞ በበኩሌ ጌታዬን አጥብቄ መለመን አለብኝ በማለት ረካአተይን ሰግደው ጌታቸውን አጥብቀው ለመኑና ተማጸኑ ነብዩ አለይሂ ሰላም። እና እጃቸውን ወደ ላይ ከፍ አድርገው ያጣፉትን ሻል ወይም ኩታቸው ከትካሻቸው ላይ ነጥቆ እስተሚወርድ ድረስ ነፍሳቸውን ስተው ዱአ አደረጉ ይባላል። اللهم إني أسألك عهدك إياه قال كدانهم زاري بتارغا جتلنج إلا من هادلون تغريبا ما أنا ورسولي إني إنا ملك تنوشي بما ترشان ما شنف هادلن بلا حالنا عون إنجلي زاري مرداتين وربهان يانسا مرداتا أتبتك عدلون اللهم إنت لك هذه العصابة من أهل الإسلام يكي يتوسن شبودين زاري فجي مدر الله بطلعت بتتكعنا بالتفا فلن تعدد في الأرض በዚህ ምድር ላይ አንተን ስምህን አንስቶ ካሁን በኋላ የሚገዛ እንደማይኖር ነው እስከ ማለት በጣም ከባድ ቃል ተናገሩ ማለት ነው። እና አቡበክር በጣም ጠንቋቸው አላህን አንቱ በቀላሉ እኮ ብትነግሩት ይሰማዋል ምንድነው ይሄን ያህል ቃል የምትናገሩት አረ ይበቃዋል እያሉ እስከሚገለግሏቸው ድረስ ባክተውኝ ዛሬ እኮ የመጨረሻ እድል ናት ይቺ ካመለጠች ሁሉም ነገር የለም በማለት ጌታቸውን እንግዲህ አጥብቀውና አደጋግመው በሚለምኑ ጊዜ ወዳውኑ 1000 መላእክት እንደሚመጣ ከፈለገም ደግሞ ሌላ 1000 2000 3000 ያለ እንደሚቀጥል ቃል ገባላቸው ማለት ነው። እና የዚህ ጊዜ ተረጋጉ አላህ Subhanahu Wa Ta'ala ያው እረዳቸዋለሁ ኃይል ጨምራቸዋለሁኝ ብሏል በማለት ድስራቱን ነገሩ ማለት ነው። እዚህ ላይ እንግዲህ በመላእክት ደረጃ 1000 ሆነ 3000 ምን አስፈለገ ጥላቶቻቸው አንድ ሽናቸው ተብሏል። ታዲያ ለአንድ ሺህ ህዝብ አንድ መላእክም ይበቃ ነበር አላህ ስልጣኑን ከሰጠው። ካሁን ቀደም በሌሎች ነብይ ታሪክ እንዳየነው አንድ መላእካ ነው ከተማ ሲገለብጥ ወይም በጽህቱ አገር ሲያወድም የኖረው። አሁን ግን ሰው ይመስል የሁሉ የመላእካ ኃይል ለምን አስፈልገ የሚጥያቄ እንደሚያስነሳ አውቆ የሚቀጥለውን ማራራ ይሰጣል ማለት ነው። ወማ ጃአለሁ ላሁ ኢላ ቡሽራ ይህንን በመላእካ እናንተ እንድጋብ መስጠትን አላህ ለእናንተ ደስታ እንጂ ሌላ አላደረገውም እናንተን ለማስደሰት ፈልጎ ነው እንጂ አለበለዚያ ሰዎችን ለማጥፋት ብቻ ቢሆን ኑሮ አላማው እናንተን ሳታስፈልጉ ይሄ ሁሉ መላእካም ሳይወርድ አንድ መላእካ በቀላሉ ሊያጠፋቸው ይችል ነበር። ወሊተጥመኢነ ቢሂ ቁሉቡኩም እንዱም ደግሞ ዛሬ በተሰጣችሁ ድጋፍ ልቦናዎቻችሁ እንዲረጋጉና እንዲረኩ ታስቦ ነው ይላል። ማለትም እንድነው አላህ እንግዲህ ለዚህ ለእስልምና ጉዳይ ልዩ ትኩረት የሰጠው መሆኑን ለማረጋገጥ በታሪክ አድርጎት የማያቅ ለአንድ ጦርነት ከአንድ ሺህ እስከ 3000 መላእክት ከሰማይ ወርዶ እንዲዋጋ ማድረግ በእስልምና ምን ያህል እንግዲህ ያስተበለጠና የትኩረት የሰጠው መሆኑን ለማሳየትና ሙእሚኖችም ደስታ እንዲሰማቸው የኛን ጉዳይ አላህ Subhanahu Wa Ta'ala ትኩረት ሰጥቷል ብለው እንዲያምኑና እንዲረጋገጥላቸው ነው ጉዳዩ ማለት ነው። እንደገና ደግሞ ዛሬ ብቻ ሳይሆን ለወደፊትም በመናረገው እንቅስቃሴ አላህ Subhanahu Wa Ta'ala ከኛ ጎን ነው ማለትን እንዲያውቁና እንዲተማመኑ ፈልጎ ነው ማለት ነው። ወመን ነጥሩ ኢላ ሚን ኢንዲላህ ቢልማ ከአላህ እንጂ ወትሮውንም በሰው ብዛት ወይም ደግሞ በመሳሪያ ክምችት የሚመጣ ነገር አይደለም። እነዚህ ሁሉ ተሰባስበው ቢሉ ላይ ይገኝ ይችላል ግን በግዛትም ሆነ በማነስ አይወሰንም። ምንጊዜም አላህ አሸንፍ ያለው ነው የሚያሸንፈውና ግን በአላህ እጅ መሆኑ እንደተጠበቀ ሆኖ ይህን ያህል የመላይካ ኃይል እንዲወርድላቸው የተደረገው ግን ለእናንተ ደስታና መረጋጊያ መተማመኛ እንዲሆንላችሁ አስቦ ነው ማለት ነው። እንደገና ደግሞ ዝናውና ስሙ ለሙእሚኖቹ እንዲሆን እነሱ ሳይሳተፉ ዝም ብሎ መላይካ ብቻ ቢሆንላቸው በታምር አጠፋላቸው እንጂ እነሱማ ቢሆኑ ኑሮ እርቆላቸው ነበረ እንዳይባል እኛው ራሳችን ተሰልፈን ነው ያጠፋናችሁ እያሉ እነዛኞቹን ለመቋቋምና ለመፎካከርም እንዲችሉ ማለት ነው። ኢነላህ አዚዙን ሐኪም፣ አላህ ማንኛውንም ኃይል አሸናፊ እንዲሁም ደግሞ በሚያደርገው አሰራር ስህተት የሌለበት ፍጹም ጥበበኛና አዋቂ ነውና በዚህ መልክ ዲኑ እንዲገኝ ያደረገ ይህንን አስታውሱ በላቸው ይላል። እና እንግዲህ መላእክት መጀመሪያ ጅብሪል አንድ ሺህ መላእክት ይዞ ወረደ፣ ቀጥሎ ደግሞ ሚካኤል ሁለተኛውን ሺህ ይዞ ወረደና አንደኛው በቀኝ አንደኛው በግራ በኩል ተሰልፈው በቀጥታ ሰው መስለው ይሳተፉ ነበር በውጊያው። እና በታሪክ እስላም በአካል የተዋጉት መላእክቶቹ በበድር ብቻ ነው። በሌላ ጊዜ ግን ወርደዋል በተደጋጋሚ ሲወርዱ የሙእሚኖችን ቁጥር ማርዛትና ድምጻቸውን ማስተማት አይዟችኋለንላችሁ ማለት እንጂ በአካል አልተዋጉም በሌላው ጦርነት ይባላል። እዚህ ላይ ግን በቀጥታ ተሳትፈዋል። የተሳተፉም ለመሆኑ አላህ ሱብሃነሁ ወተዓላ እንዴት እንደተዋጉ አመራር የሰጠበት አንቀጽ ወደፊት ይመጣል ማለት ነው። ኢድ ዩገሺኩም ኑዓሰ አመነተን ሚንሁ፣ አሁንም ደግሞ በተጨማሪ አስታውሱ በላቸው። በዛ በጦርነቱ ድርድርና ፍጥጫ ላይ እያላችሁ አላህ ሱብሃነሁ ወተዓላ ለእናንተ ዲኑን የሚሰጥ ለመሆን ለማረጋገጥ እንቅልፍ እንዲሸፍናችሁ ያደረገውም ሌላው የአላህ ጸጋ ነው በላቸው ይላል። እና እዛ እንግዲህ ካምባቸውን ይዘው ጥላት ወደ ማዶ እነሱ ወዲ ማዶ ሆነው መካከል በድር የምትባል ሸለቆ አለች። እዛ ተፋጠው እያሉ ሰዎች ሙናፊቆች በየት እንውጣ እንዴት እናምልጥ እያሉ እየተጨነቁ፣ ሙእሚኖች ግን ምንም ችግር እንደሌለ ከመረጋጋታቸው ብዛት የተነሳ በያሉበት እንቅልፍ ይዞ ያንጎላጃቸው ጀመር ይባላል። እና ከእጃቸው ላይ ቀስታቸው፣ ሰይፋቸው፣ ጋሻቸው እየነጠቀ እስከሚወድቅ ድረስ እንቅልፍ ይዟቸው ነበረ። እንግዲህ አንድ ሰራዊት ውጊያ ላይ እያለ እንቅልፍ ከያዘው በሰው ግምት ያለቀለት ነው የሚባለው። ግን በአላህ ዘንዳ አላህ ዲኑ ለእናንተ ነውና የማደርገው አትሰቡ እንዳላቸው ይቆጠራል። በጦርነት ላይ እንቅልፍ የያዘው ሰራዊት ዲን ያገኛል ይባላል። ወይ ነዚሉ አለይኩም ሚነ ሰማኢ ማአ፣ እንደገና ደግሞ ከወደ ሰማይ በኩል ይህቶ ሂረኩም ቢሂ፣ በሱ ሊያጠራችሁ አስቦ ውሃን ያወረደላችሁ መሆኑንም አስታውሱ ይላል። ማለትም ጥላቶች አስቀድመው የውሃውን ቦታ ስትራቴጂክ የሆነውን ቦታ ገዥ ቦታ ይዘውባቸው ነበረ። እነሱ ግን ምንም ውሃ የሌለበት አመች ያልሆነ አደንባሪ ቦታ ላይ ነበረ የወደቁት። የዛ ጊዜ ደግሞ ሌሊቱን እንቅልፍ ሲያሸልባቸው አብዛኛዎቹ ተሽላ መሆኑ ይባላል ተቀባጀሩና ጀናባ ወጀበባቸው። ይህ ጊዜ ሰይጣን መጣና በስሜታቸው አላህ እኛን ይረዳናል እያላችሁ የሶላት ሰግዳችሁ እንኳን እንዳታረጉ ውዶ ማረጊያ የላችሁ፣ እንዳውም ብዙዎቻችሁ ጀናባ አለባችሁ፣ ጀናባ እንኳን የምታወርድበት ውሃ ያሳጣችሁ፣ ታዲያ ምኑ ላይ ነው የሚረዳችሁ? በቃ አልቆላችኋል እያለ ያሸብራቸው ጀመር ይባላል። ይህ ጊዜ የእሱን እንግዲህ ይህንን ከንቱ መግለጫ ለማምከን ሲል ድንገት ሳይታሰብ ዝናብ እንዲወርድ ያደረገ ማለት ነው። እንደገና ያሉበት ቦታ ደግሞ አሸዋማ ቦታ ነበር። ሲንቀሳቀሱ እግራቸውን እየያዘ እያንሸራተተ ያስቸግራቸው ነበር። ያንን አፈሩ እንዲረጋ እንደገና ደግሞ በጎርፍ ውሃ እንዲታጠቡና ወዲያውም በኮዳቸው ቀርተው እንዲጠጡ ለማድረግ ያልታሰበ ዝናብ አወረድላቸውና ወዲያውኑ አጠራቸው ይላል። ወይድ ሂባ አንኩም ሪዘ ሸይጣን፣ እና በዚህ በዝናብ ሳቢያ የሰይጣንን ወስወሳ እንዲያስወግድላችሁና ሊያመክንላችሁ ፈልጎ ዝናብ ያወረደ መሆኑንም አትርሱ ይላል። ወሊየርቢጡ አላ ቁሉቢኩም፣ እና ይህ ዝናቡ የሚወርድና ጥማችሁ ሲወገድ ዝናባችሁን አውርዳችሁ ሰላታችሁን ስትሰግዱና ስትጸልዩ ደግሞ በልቦናችሁ ውስጥ ጥንካሬ እንዲመጣና እንድትተሳሰሩም ለማስቻል ያደረገ መሆኑን አስታውሱ። ወይ ተቢተ ቢል አጃም፣ መሬቱም ደግሞ ዝናቡ ሲወርድበት አሸዋው ረግቶ ስትንቀሳቀሱ እግራችሁን መዋጥና ማንሸራተቱን ትቶ እግራችሁ በቀላሉ እንዲረጋ ያስቻለ መሆኑ እነዚህ ሁሉ ቅድመ ሁኔታዎች ለእናንተ ዲንን ያዘጋጀላችሁ መሆኑን የሚጠቁሙ ነበሩና የዚህ ሁሉ ውለታ ባለቤት መሆኔን